አቅም ትነው መሸበር እግዚአብሔር ያለ ሁሉን የሚችለው ነፍሴ ሆይ ማዘንሽ ከቶ ለምንድን ነው የማይሆነው ላይሆን የሚሆነው ላይቀር ምንድን ነው መጨነቅ ምንድን ነው መሸበር እግዚአብሔር ያለ ሁሉን የሚችለው ማዘንሽ ከቶ ለምንድን ነው ነፍሴ አታስጨንቅኝ እስኪ በእግዚአብሔር ታመኝ እስኪ በእግዚአብሔር ታመኝ ነፍሴ አታስጨንቅኝ አንቺ መለስ ብለሽ እይና ጌታ ከምን ከምን አደነሽ እንዴት አርጎ አደገሽ የማይሆነው ላይሆን የሚሆነው ላይቀር ምንድነው መጨነቅ ምንድነው መሸበር እግዚአብሔር ያለ ሁሉን የሚችለው ነፍሴ ሆይ ማዘንሽ ከቶ ለምን የማይሆነው ላይሆን የሚሆነው ላይቀር ምንድነው መጨነቅ ምንድነው መሸበር እግዚአብሔር ያለ ሁሉን የሚችለው ነፍሴ ሆይ ማዘንሽ ከቶ ለምንድነው ነፍሴ አታስጨንቅኝ እስኪ በእግዚአብሔር ታመኝ እስኪ የማይሆነው ላይሆን የሚሆነው ላይቀር ምንድነው መጨነቅ ምንድነው መሸበር እግዚአብሔር ያለ ሁሉን የሚችለው ነፍሴ ሆይ ማዘንሽ ከቶ ለምንድነው የማይሆነው ላይሆን የሚሆነው ላይቀር ምንድነው መጨነቅ ምንድነው መሸበር እግዚአብሔር ያለ ሁሉን የሚችለው ነፍሴ ሆይ ማዘንሽ ከቶ ለምንድነው ነፍሴ አታስጨንቅኝ እስኪ በእግዚአብሔር ታመኝ እስኪ በእግዚአብሔር ታመኝ ነፍሴ አታስጨንቅኝ